በዚህ መልክ ይሄው ገለጽንና አብራራንላችሁ። አሁን የተጠቀሱት ነገሮች ሁሉ ከአላህ በስተቀር ማንንም ሊያረጋቸው የማይችል መሆኑ ከሁሉም ዘንድ ግልጽ ነውና ማለት ነው። እና እነዚህ ምልክቶች የተገለጹ ስለነማን ነው ሊቀውም ያለሙን ወነቱን አገናዝበው ለመረዳትና ለማወቅ ለሚሹ ሰዎች ሁሉ እነዚህ ሁሉ እንግዲህ የማያጠራጥሩና የማያከራክሩ ያአላህን ብቻኛ አምላክነት የሚያረጋግጡ አንቀጾቻችን ናቸውና በዚህ መልኩ ገልጸንና አስረድተናቸዋል ማለት ነው። وهو الذي هونم الله ማለት ወይም ብቻኛ ተመላኪ ማለት ያ ነው። አንሻአኩም ሚን ነፍሲ ዋሂዳ እናንተ ሰዎችን ካንዲት ነፍስ ያስገኛችሁ የሆነው ማለት ከነብዩላህ አደም ተነስተታችሁ እንድትራቡ ያደረጋችሁ የመጀመሪያው ሰው አባትም እናትም ሳይኖረው በቀጥታ አላህ ካፈር ከጭቃ ነው የሰራው። ያ አንድ ነፍስ እንደገና ለዚህ ሁሉ ያለ ምብረተ ሰመነሻ ሆኖ እንደዚህ እንድትባዙና እንድትራቡ ያደረጋችሁ አንዱ ጌታችሁ አላህ ብቻ ነው። ፈሙስተቀሩን ወሙስተውዳኡን እና ከዚያ በኋላ ከናንተ በእናቱ ማህፀን የተወሰነ ጊዜ የሚያሳልፍ አለ። እንደገና ደግሞ በአባቱ ጀርባ እንዱ የተወሰነ ጊዜ የሚያሳልፍ አለ። ሁለቱንም እንግዲህ በየትኛው ቦታ ምን ያህል እንደሚቆይ ያቃል ማለት ነው አላህ ወልዋሂድ። መጀመሪያ አንድ ሰው እንግዲህ በፈሳሽነት በአባቱ ጀርባ ይቆይና ወደ ሴትዮዋ በሚተላለፍበት ጊዜ ደግሞ በእርግዝናው የተወሰኑ ወራቶችን በማህፀን ውስጥ እንዲቆይ ያደርጋዋል ማለት ነው። መወለጃው ሲደርስ ደግሞ እንዲወለድና የተወሰነለትን ያህል በዚህ ምድር ላይ እንዲኖር ያደርጋዋል። ወይም ፈሙስተቀሩን ማለት በእናቱ ሆድ የሚቆይበትንና ወሙስተውዳኡን ከሞተ በኋላ ደግሞ በምድረ ከርስ በመሬት ውስጥ ተቀብሮ የሚኖርበትን ያውቃል እያንዳንዱ ማለት ነው። ቀድፈሰልነ ለአያት አሁንም የኔን ጌትነት የሚያረጋግጡና የሚያመላክቱ የሆኑ ምልክቶችን ወይም አንቀጾችን በዚህ መልክ አብራራንላችሁ ሊቀውም የፍቀሁን እውነትን ተመራምረው ለመረዳት ለሚሹ ሰዎች ሁሉ እነዚህ ሁሉ ተጨባጭ የሆኑና ግልጽ የሆኑ ማስረጃዎች ናቸው ነው የሚለው። وهو الذي يعلم الله ما لديه انه انزل من السماء ماء كوره السماء بكل وهان يمردلاچ يونه معناتم زناب معناتو فاخرجنا به نبات كل شيء بزي بميورد وها يمانينياو من بقاي نجر اندي بقللاچونا كمدر اندي وطالاچو يادرغناو انيان فاخرجنا منه خادرا انا بزي بزناب وهلا كاينت كبقلو بقايا متاكل اندغنا چنقلاتو እንቡጥ እንዲዝ ምናደርገው ምኛንን መጀመሪያ እንደማንኛውም በቃይ ይበቅላል። በቅሎ ማፍሪያውና ማበቢያው ሰዓት በሚደርስበት ጊዜ እጭንቅላቱ ላይ አንድ የተቋጠረ አረንጓዴ ነገር ይፈጠርበታል ማለት ነው። እና ያ መታች ማለት ነው ወይም እንቡጥ ይባላል። ንኽሪጁ ሚንሁ ሐባን ሙተራኪባ እና ከዛ ከመታጁ ከጭንቅላቱ ላይ እንደገና የተደራረቡና የተነባበሩ ፍሬዎችን እናወጣበታለን። ወሚነ ነኽሊ እንደገና ደግሞ ወደ ዛፎች ስንሄድ ለምሳሌ ከተምር ዛፍ ሚንጦለይሃ ከተምቡጡ ወይም ከዛ ከመታጁ ከጭንቅላቱ ቂንዋኑ እንዳንየቱን ተቀራራቢ የሆኑ እንቡጦች ይኖሩታል ማለት ነው። መጀመሪያ ልክ እንደማሽላ በእንቁርቡ እንደዚህ ታቅፎ ነው የሚወጣው ሲወጣ። ከዛ በኋላ እንደዚህ መቃውን ወደ ላይ ይለቅና ይበተናል። በሚበተን ጊዜ ልክ እንደማሽላ ጭንቅላቱ ውስጡ ሽቦ የመሰለ ብዙ ዘረረቶች ይመጡበታል ማለት ነው። ያ እንግዲህ አበባ ሆኖ ፈንድቶ ይቆይና ትንሽ ጊዜ በኋላ እንቡጥ ይሆናል። እና ያ እንቡጡ ያለበት የእያንዳንዱ እንግዲህ ዘርፍና ሀረግ በብዙ የሚቆጠሩ ፍሬዎች ተበትቧል ዙሪያውን ማለት ነው። ሚንጦልዒሃ እና ከዛ ከሚወጣው ከመቃው ጭንቅላት ላይ ቂንዋኑ እንዳንየቱን በጣም ተቀራራቢና ተቃቃፊ የሆኑ እንቡጦች እንቡጥ ዘረረቶች ይኖርባታል። ወጀናት ምን አናቢን እንደገና ደግሞ ከወይንም የሆኑ አትክልቶችን በተመሳሳይ መልኩ አክሊቶላቸዋል። ቀደም ሲል የአዝመራ አይነቶችን ተከተ ቀጥሎ ደግሞ በዛህ መልክ የሚያገለግሉትን አትክልቶች ቀጥሎ ደግሞ በሐረግ መልክ በእንዲ በመሬት እየተሳቡ ወይም በዳስ ላይ እየታቱ የሚጥቅም የሚሰጡትን ማለት ነው። በየአይነቱ ወይም ደግሞ እንግዲህ ወይ በመሬት ላይ ወይም ደግሞ በተፈራለት ዳስ ላይ እንደዚህ አረጉን እየታታና እየተሳበ እንደዚሁ የተደራረቡና በጣም የተጠጋጉ የሆኑ የፍሬ ዘረረቶች ይኖራሉ ማለት ነው። ወዘይቱን ዘይቱን የተባለውንም ዛፍ ያገኘላችሁ እርሱ ነው። ወሩማን ሩማን የተባለውንም እንደዚሁ። ሙሽተቢሃን እነዚህ ሁለት ዛፎች ዘይቱንና ሩማን በግንዳቸውና በቅጠላቸው መልክ በጣም ተመሳሳይ ሲሆኑ፣ ወገይረ ሙተሻቢህን በፍሬያቸው መዓዝ ደግሞ በጣም የተለያዩ ናቸው ማለት ነው። ለማያውቃቸው ሰው ሁለቱን ዛፎች አብረው ቢያገኛቸው አንዱን ከሌላው አይለየውም። ሁለት የተለያዩ ዛፎች ናቸው አይልም በቅጠላቸው ማለት ነው። ሲያፈሩ ግን ፍሬያቸው በመዓዛውም ሆነ በይዘቱ ፍጹም የተለያዩ ናቸው። ይህም እንግዲህ የአላህ ስብሓነ ወተዓላ አንድ መልክ ያለው ዛፍ የተለያየ ፍሬ እንዲሰጥ በማድረጉ ጥበቡ ምን ያህል የረቀቀ መሆኑን ያሳያል ማለት ነው። እንዱሩ ኢላ ተመሪሂ ኢዛ አትመረ ወይንዒሂ። እና እነዚህን እንግዲህ የተለያዩ ዛፎች በሚያፈሩበት ጊዜ እስቲ ፍሬያቸውን ሳስተውሎ ተመልከቷቸው ይላል። በሚበስሩበትም ጊዜ አበሳሰላቸውን። መጀመሪያ እንግዲህ ማንኛውም ነገር እንቡጥ በሚይዝበት ጊዜ አረንጓዴ ነው የሚሆነው በአመዛኝ ማለት ነው። ኋላ እንደገና ሲበስል ግን አንዳንዱ ከአረንጓዴነት ወደ ጥቁርነት ይለወጣል ማለት ነው። አንዳንዱ ደግሞ ወደ ቀይነት፣ አንዳንዱ ወደ ቢጫነት እና የተለያየ መልክ ያመጣል። መጀመሪያ በእንቡጥነት የነበረው እየቆየ እየበሰለ ሲመጣ ከለሩና ጸባው መዓዛውም እንደዛው ይለወጣል። በእንቡጥ ደረጃ ላይ እያለ ኮምዳዳ ወይም መራራ የነበረው ሲበስል እንደገና ጣፋጭ ሆኖ ይለወጣል ማለት ነው። አንደኛ ከዛ እንግዲህ ከማንኛውም ተራ ዛፍ ባልተለየ ዛፍ ያንን የመሰለ ጠቃሚ ፍሬዎች እንዲወጡበት ማድረግ፣ ሁለተኛ ደግሞ እነዛ ፍሬዎች በመልካቸውና በመዓዛቸው የተለያዩ መሆናቸው፣ የበቀሉበት አፈር አንድ፣ የሚጠጡት ውሃ አንድ ሆኖ እያለ በመልክና በጸባይ በመዓዛቸው እንደዚህ የተለያዩ ሆነው መገኘታቸው ባለቤታቸው ምን ያህል እንግዲህ አዋቂ ጥበበኛ መሆኑን ያስገመግማቸዋልና ይህንን ተመልከቱ ይላል። እነ ፊ ዛሊኩም ለአያት ሊቀውም ዩሚኑን። አሁንም በእነዚህ በተለያዩ ዛፎች በአፈራራቸውና በመልካቸው በመዓዛቸው ልብ ብሎ ለሚመለከትና ለሚያስተውል ሰው ስለ አላህ ምንነትና ማንነት የሚያስረዱ ተጨባጭ የሆኑ ማስረጃዎች አሉ። ለማን ነው ማስረጃነቱ የሚጠቅመው? ሊቀውም ዩሚኑን፣ ለማመን ፍላጎትና ዝንባሌ ላላቸው ሰዎች ሁሉ ይላል ማለት ነው። ለማመን የማይፈልጉ ጠማማና ሀሳበ ገታራ የሆኑት ግን ይህ ሁሉ ቢደረደርም እንደ ማስረጃ አይቆጥሩትም፣ እንዲሁ በአጋጣሚ የሆነ ነው የሚመስለው እንጂ ማለት ነው። وجعلوا لله شركاء الجن وخلقهم وخرقوا له بنين وبنات بغير علم سبحانه وتعالى عما يصفون بديع السماوات والأرض أنى يكون له ولد ولم تكن له صاحبة وخلق كل شيء وهو بكل شيء عليم ذلكم الله ربكم لا إله إلا هو خالق كل شيء فاعبدوه وهو على كل شيء وكيل لا تدركه الأبصار وهو يدرك الأبصار وهو اللطيف الخبير وجعلوا لله شركاء الجنة እና እነዚህ ሙሽሪኮች ወይም ጣዖታውያን ይሄን አይነት አቻና መሰል የሌለውን ጌታ በብቸኝነት መገዛትና ማምለክ ሲገባቸው የጅን አጋሮች አደረጉለት ይላል። እና እንግዲህ ብዙ በጃሂልያ ጊዜ የነበሩ ሰዎች የማያመልኩት ነገር የላቸውም። ከነዛ የተለያየ ነገር ከሚያመልኩት መካከል ጅን የሚያመልኩም ነበሩ ማለት ነው። እና ጅንን የኔ አቋያና ወደረኛ አድርገው ይህን ሁሉ ለሚያደርግላቸው ጌታ የጅን ጓደኛ አስገኙለትና ጅኖችን ያመልኩ ገባ ከሱ ጋር ማለት ነው። ወከለቀውም ጅኖችን አላህ ስብሓነሁ ወተዓላ የፈጠራቸው ሆኖ እያለ እንደገና ፍጥሮችን መልሰው ከፈጣሪ ጋር በመደመር እንደኔ ማምለክ ጀመሩ ማለት ነው። ወከረቁ ለሁ በኒነ ወበናትን ቢገይሪ ዒልሚን፣ ያለ እውቀት እንዳውም ከዚህም በላይ አልፈው ተርፈው ሴት ልጆችንና ወንድ ልጆችን በቅጥፈት አላህ አለው እያሉ ማውራቱም አልቀረባቸውም። እና አንዳንዶቹ የወንድ ልጆች እንዳሉኝ ያወራሉ፣ እዘሩን ኢብኑላህ እያሉ ይሁዶቹ፣ አልመሲሁንላህ እያሉ ክርስቲያኖቹ፣ ሙሽሪኩል አረብ ደግሞ አልመላኢከቱ በናቱላህ እያሉ ሲያሰኛቸው ባለ ወንድ ልጅ ያረጉኛል፣ ሲያሰኛቸው ደግሞ ባለ ሴት ልጅ ነው ይላሉ ማለት ነው። ይሄ ሁሉ ያለ እውቀት እንዲሁ ዝም ብሎ በዘፈቀድ የሚያደርጉት እንጂ ምንም አይነት ማስረጃ የላቸውም። ሱብሃነ አላህ ግን ወንድም ሆነ ሴት ልጅ ያለው ከመሆን የጠራና የራቀ የሆነ ጌታ ነው። ወታላ ማየሲፉን እነሱ ስለሱ ከሚናገሩትና ከሚገልጹት ሁሉ ነገር በጣም የራቀ የሆነ ጌታ ነውና ይሄንን እንግዲህ ባለማወቅም ሆነ በማወቅ الله سبحانه وتعالى كتلاقي فترات تشجارة بمعزامدنا بمعوالد اندزي يادرقو كبريا لإنا كادلو فتككل يا الله ما ننتنا من نزل ما وقشنو روزين كريم سير يتسكس سنية فترات عينة تشهدو اندي تادرقو اندي فترنا اندي اسكن ياتشو بيكن الزبنا بي اتولو نرو بكال العروس لني من النتنا عقار بكيل اللين لمهونو مردات بشارو نبارنا ومنو بديع السماوات والأرض الله سبحانه وتعالى كذهن بلاي سماياتنا النامدرن يالا مثلنا يالا بيت ايه بفلقو ملك اندزي فترنا ياسكيني ونجيتانو بديع مالتن قريه عن جنجر تايتو تسمتو يمماياك ليلا ممسيانا مقرشا ويم موديل يلا لو النجر دنجت لما جمري عزيزيه فلسفو يمياسي نجر ابدعه يبالا الناس سماين مدرن سفاتر كذابة فيت اندعين السفرتات لما افتر يمم مرابت بلان وإما عندي ديزان ساين ورين ان يبفلق كتمالك سماياتنا مدرن بالشاين يفتر كن يوم كن جيتان النيلة عنا يكون له ولد الناس سماياتنا مدرن بز ملك يعلم انما عماكاري الناس سماري سباباري اندزي يفتر يوان جيتا انديت لجلين ورو ايقبوان لج مالت አባት አባቱ በኋላ የሚመጣ አባቱ ሲደክም እሱን የሚተካ ማለት ነው። የደካማዎች ጓዝ ነው ልጅ ማለት ነው። እኔ ግን ሰማይን ምድርን ብቻዬን ስፈጥር አንድ ረዳትና ተባባሪ ያልፈልኩኝ ኃያል መሆኔ እየታወቀ እንደገና በሚሞትና በሚተካ ነገር ያመታስሩኛል ነው። ደግሞ አንድ ነገር በሚወልድበት ጊዜ መጀመሪያ ከመውለዱ በፊት ምን ያስፈልገዋል ማለት ነው። ሚስት ሳይኖር ዝም ብሎ ልጅ አይመጣም ወለም ተኩለው ሷሂባ አላህ ግን የዳር ጓደኛ የለችውም እና እሷ የለለች ነው ያለ እንዴት ባለ ልጅ ያደርጉታልና መጀመሪያም እንግዲህ ለኔ ሁሉ ኩፎን አሐድ እንደተባለውና ለይተ ከሚስሊሽን ወስን ወልበሲር እንዳለው በሌላው አያት አንድ ነገር የሚዋለደው የሚራባው ከአቻውና ከመሰሉ ሲጋባና ሲጣመር ነው ማለት ነው። አላህ መጀመሪያ ኢየሱስ ቢጤና አቻ የሚሆን ምንም ነገር የለም ተብሏል። ቢጤ ነገር ከሌለው ደግሞ መጋባት አይኖርም፣ መጋባት ከሌለ ደግሞ መራባቱም አይኖርም ማለት ነው። እነሱ ግን የሚዋደዱት የሚራቡት ከተመሳሳይ አይነቶች መሆን ያወቁ እኔ ግን ባለቤት ወይም ጓደኛ ሳይኖረኝ ባለልጅ ነው ይያሉ ያወራሉ በቅጥፈት ወከለተ ኩለ ሸይን ሁሉንም ነገር ደግሞ የፈጠረው እርሱ መሆኑን እየታወቀ እሱ እንግዲህ ከሌሎች ፍጥረታት ጋር ግንኙነቱ ምንድነው ቢባል በወላጅና በተወላጅነት ሳይሆን በፈጣሪነት ብቻ ነው የሚያቃቸው ሌሎችን። እሱ ፈጣሪ ሌሎች ተፈጣሪዎች በመሆን እና እነሱ ግን ከፍጥረታቶቹ የተወሰኑት ልጆቹ ናቸው ይያሉ ይከፋሉ ማለት ነው። ወቢ ኩሊ ሸይን አሊም እርሱም ደግሞ በሁሉም ነገር ዕውቀቱ የጠለቀና የረቀቀ የሆነ ጌታ ነውና ማንኛውንም ይሰራውን ወራውን በሚገባ ያቃል። ይሄንን ካወቀ ደግሞ ይሄ ሁሉ የሚሰሩትና የሚያጠፉት ነገር እየተያዘላቸው ነው። እንደፈለጉ ዘላብደውና እንደዚህ ዘባርቀው የሚቀሩና የሚለቀቁ አይንሰላቸው ማለት ነው። ذلكم الله ربكم እና ቀደም ሲል በተጠቀሱት ተከታታይ አንቀጾች የተገለጸው ብቻኛ አድርጋችሁ ልታመልኩትና ልትገዙት የሚገባው ጌታ ማለት ይሄ ነው ማለትም የተለያዩ ቅንጣቶችንና የህል ፍሬዎችን ያትክልት ዘሮችን እንዲበቅሉና እንዲያብቡ እንዲያፈሩ ያደረገ ከሙታን መካከል ህያው የሆነ ነገር የሚያገኝ ከህያው መካከል ሙታንን የሚያመጣ እንደገና ደግሞ ካንቀጸለማ መካከል የንጋት ወገገን እንዲፈነጥቅ የሚያደርግ ፀሐይንና ጨረቃን የፈጠረና የመደበ ለጊዜ መለኪያና ማስተቢያ ያደረጋቸው እንደገና ደግሞ ከዋክብቶችን በግስም ሆነ በባህር ጉዞ ተታረጉ ያጣጫ መቀየሳና ማወቂያ ለማድረግ ያስቻላችሁ ከዛም ሌላ ደግሞ ከአንዲት ነፍስ ያሁን የሚገኙትን የሰው ልጆች ያለፉትንም ወለፊት የሚመጡትን ሁሉ ካንዲ ግለሰብ እንዲራቡና እንዲባዙ ያደረገ እነዛ ሁሉ በእናቶቻቸው ማህፀንም በነበሩበት ጊዜ በአባቶቻቸው ጀርባ በነበሩበትም ጊዜ ወይም በእናቶቻቸው ማህፀንና በምድረ ከርስ በሚቆዩበት ጊዜ የሚቆጣጣራቸውና የሚያስተዳድራቸው መነሻቸው ሲደርስም የሚያስነሳቸው እንደገና ከወደ ሰማይ በኩል ዝናብ የሚያወርደውና በዝናብ አማካይነት የተለያዩ አትክልቶችንና አዝመራዎችን የተለያዩ ጠቃሚ ነገሮችን ሁሉ የሚያበቅልና እንዲያብቡ እንዲያፈሩ የሚያደርጋቸው የሆነው ጌታ ነው የሁሉም ባለቤት ማለት ሲገባቸው፣ እነሱ ግን አሁን ከተቆጠሩት አንዱን እንኳን ያደርጉ የማይችሉትን የተለያዩ ደካማ የሆኑ ፍጡሮችን የኔ አጋርና ተካፋይ አድርገው ይደረድራሉ በማለት ይተቻቸዋል ማለት ነው። እና እንግዲህ የዚህ ሁሉ ባለቤት የሆነው አላህ ብቸኛው የሁሉም ነገር ፈጣሪና አስገኝ እርሱ ነውና ነው የሚለው። ላኢላሀ ኢላሁ በመፍጠር ብቸኛና ጓደኛ አልባ መሆኑ ከታወቀ፣ በአምልኮትም ከሱ ጋራ ሌላ ልታመልኩትና ልትገዙት የሌለ መሆኑን አውቃችሁ ለእርሱ ብቻ ታማኞች ሁኑ። ኻሊቁ ኩሊ ሸይ የሁሉም ነገር ፈጣሪ እንደመሆኑ ፋዕቡዱ ስታመልኩና ስትገዙም ለእርሱ ብቻ ተገዙ እንጂ ከሱ ጎን ሌላ የምታመልኳቸው ነገሮች ልታመጡ አይገባችሁም። ወሁ አላ ኩሊ ሸይን ወኪል እሱም ደግሞ በሁሉም ነገር ላይ የቅርብ ተቆጣጣሪና ታዛቢ የሆነ ጌታ ነውና የምትሰሩትን ነገር ሁሉ እንደሚከታተላችሁና እንደሚቆጣጠራችሁ አውቃችሁ ለሱ ለአንድ ጌታ ብቻ ታማኞች መሆን አለባችሁ ነው የሚለው። ላቱድሪኩሁ አልአብሷር ይህን አላህ ማለት ደግሞ የፍጥረታት አይኖች አይደርሱበትም ማለትም በዚህ በዱንያ ላይ እያሉ ፍጥረታት እሱን አሟልተው ሊያው አይችሉም በጃር ተገልጾላቸው ማለት ነው። ወሆ ይድሪኩል አብሷር እሱ ግን የማንኛውም አይን ያገኘዋልና ይቆጣጠረዋል። የፍንድንም ፍጥረታት እሱ የሚያቅ ሲሆን ፍጡር የተባለ ደግሞ እሱን በአካል በአይኑ ሊደርስበትና አካቦ ሊያየው አይችልም ማለት ነው። ይህ እንግዲህ በዱንያ ነው። በአኸራ ከሆነ ግን ውጁህ የውመኢዚን ናዚራ ኢላ ረቢሃ ናዚራ እንደተባለው ያው ሙእሚኖች ጀነት ከገቡ በኋላ ያውታል ማለት ነው። ወሆ ለጢፍ አልኸቢር እና እሱ ለባሮቹ በጣም አዛኝና በእውቀቱም ደግሞ ጥልቅ የሆነ ጌታ ነውና በዚህ መልክ አውቃችሁ የምትሰሩትንም የምታስቡትንም ነገር ሁሉ በቅርብ እንደሚቆጣጠራችሁና እንደሚያውቅባችሁ ተገንዝባችሁ እንዲሁም ደግሞ በእውቀቱ በጣም የረቀቀና ምስጢሩ የጠለቀ መሆኑን አውቃችሁ ለእርሱ ብቻ ታማኝ መሆን አለባችሁ ባላቸው ነው። قد جاءكم بصائر من ربكم فمن أبصر فلنفسه ومن عمي فعليها وما أنا عليكم بحفيظ وكذلك نصرف الآيات وليقول درست ولنبينه لقوم يعلمون اتبع ما أوحي إليك من ربك لا إله إلا هو أعرض عن المشركين ولو شاء الله ما أشركوا وما جعلناك عليهم حفيظا وما أنت عليهم بوكيل አዲጃአኩም በሳኢሩ ሚን ረቢኩም እና በእውነት ከጌታችሁ ግልጽ የሆኑ መረጃዎች መጡላችሁ ባላቸው ይላል። እንግዲህ በእነዚህ በቁርአን አያቶች ስለ አላህ ምንነትና ማንነት የሚጠቁሙና የሚገልጹ የሆኑ ተጨባጭ ማስረጃዎች መጥተዋል ማለት ነው። ፈመን አብሶረ አላህ ሱብሓነሁ ወተዓላ በሰጠው መመሪያ እንደዚህ እውነቱን ለመመልከትና ለመገንዘብ የቻለ ፈሊነፍሲሂ ይህ ቁም ነገሩን መመልከትና ማወቁ ለራሱ ነው ጥቅሙ መልሶ ማንንም አይደለም የሚጠቀምለት ማለት ነው። ከጌታ በስተኩል እንግዲህ እውነትንና ውሸትን የሚለዩና የሚያብራሩ መረጃዎች እንደዚህ ሲመጡ በዚህ በተሰጠው ድል ተጠቅሞ እውነቱን ለመመልከትና ለመረዳት የሞከረ ሰው በዛ በጥረቱና በመከራው ራሱ ነው የሚጠቅመው ማለት ነው። ወመን አኒየ እና ትክክለኛ ማስረጃና ማብራት የሆነ ነገር ሲመጣለት የታወረና የተደናበረ ግን ሐቁን አላይምና አልረዳም ያለ ፈአለሃ የዚህ የመታወሩ ውጤትና መዘዝ በዛችው በነፍሱ ላይ ነው መልሶ ራስን ነው የሚጎዳው ማለት ነው። አላህ ሱብሓነሁ ወተዓላ እንግዲህ ነብይ ልኮ ኪታብ አውርዶ ተጨባጭ የሆኑ ማስረጃዎችን እንደዚህ ዘርዝሮ እውነቱን ካሳየው በኋላ የለም ቢሆንም እና ወጀድና አባአና እያለ የጨለማ ጉዞውን ቀጥላለሁ ብሎ የለገመና የተደናበረ ካለ የመታወሩና መደናበሩ በራሱ ነፍስ ላይ ነው መዘዝ የሚያስከትለው ማለት ነው። ወማአና አለይኩም ቢሐፊዝ እንግዲህ እኔ ይህን ከነገርኳችሁና ካስረዳኋችሁ በኋላ እናንተ እንዲህ ብትሉ በእናንተ ላይ የግድ ተቆጣጣሪ አይደለሁም በላቸው። ለተአለ እንዲህ ሙሰይጢር እንዳለው መንገርና ማስተማር ነው እንጂ የተጣለብኝ ኃላፊነት በግድም ሆነ በውድ ተጣጥራ አሳምናቸው ተብዬ እናንተን የማሳመን ኃላፊነት አልተጣለብኝም ማለት ነው። ወይም ወማአና አለይኩም ቢሐፊዝ ማለት ይህን ሁሉ ቁም ነገር ከነገርኳችሁና ካስረዳኋችሁ በኋላ አና ምንምና አንቀበልም ብላችሁ ራሳችሁን ለቅጣት ብታጋልጡ የሚመጣባችሁን ቅጣት እኔ የምገድብላችሁ አይደለሁም ባላችሁ ነው ምንም ወከዛሊክ ንሰርፉ አያት እና አሁን በተነገረው መልክ የቁርአን አያቶች አንቀጾችን እንደዚህ ደጋግመን እንገልጽላችኋለንና እናብራራላችኋለን ይሄንን የምናደርገው ለምንድነው ወለየቁሉ ደረሰ እውነቱ በበለጠ እንዲታወቅና እነዚህ አዳማጮቹ ደግሞ ነገሩንማ በሚገባ አጥንተዋል እያሉ እንዲሳለቁ ነው ማለት ነው። የሚያምኑት እንዳምኑ ሲሆኑ የሚክዱት ደግሞ ደጋግሞ በተነገራቸው ቁጥር ይህንን ዜማ አጥንቶ መጥቶ በሚገባ እኛን እንዴት እንደምትከራከርና እንደምታሰለች አስበህበት አጥንተህ አውጥተህ አውርደህ ነገሩን አጠንጥነህ አይደል የመጣኸው እያሉ እንዲከራከሩ ነው እነዚህ አያቶች ደጋግሞ የሚመጡት። ወሊው በይነው እነሱ ቢጠሉም ግን እውነቱን እንድናብራራው ፈልገን ነው ይቆም ይያለሙን ለመረዳት ለሚሽስተዋጭ ይላል። እንግዲህ ይሄ ቁርአን ደጋግሞ የተውሂድን መረጃዎች በሚደረድርበት ጊዜ አዳማጮች በሁለት መልክ ይከፈላሉ ማለት ነው። አንደኛው ክፍል ቅን ይሆንና የመጣውን ነገር ሁሉ በአይኑ አጋ ተመልክቶ አስተውሎ ይረዳና ሲጠቀምበት፣ ሌላኛው ክፍል ደግሞ ማሾፊያና መሳለቂያ ያደርገዋል ማለት ነው። ዘዴዋን እንደው በደንብ በልተሃት የለም ወሬዋን አጠናቅረህ ፈክከህ አይደል የመጣኸው ይህም ቢሉኝ ይህን እላለሁ ይህም ቢሉኝ በዚህ እረታቸዋለሁ ብለህ ነገሩን አብራርተህና አጥንተህ መጥተህ ማን ይችልሃል እያሉ እንዲቀልዱና እንዲሳለቁ ነው ለነዛኞቹ ማለት ነው። በዚህም አባባላቸው ያው ራሳቸውን ጥፋት ላይ እንዲጥሩ ኢተቢዕ ማ ኡሕየ ኢለይከ ሚን ረቢክ፣ ለማንኛውም አንተ ከጌታ የተወረዘልህንና የተላከልህን መመሪያ ተከተል። ላኢላሀ ኢላሁ ከእርሱ በኩል ደግሞ የሚመጣ መመሪያ ከሁሉም በፊትና ከሁሉም በላይ የጌታን ወህዳንያ ማወቅ ነውና ከእርሱ በስተቀር ሊመለክ የሚገባው ሌላ ምንም ነገር የለም የሚለው አንኳርና መሰረታዊ ነገር የተልኮህ መነሻም መድረሻም እሱ መሆን አለበት። ወአሪድ አኒል ሙሽሪኪን፣ ከዛ አልፎ ግን ከአላህ ሌላ በቀጥታም ሆነ በተዘዋዋሪ መንገድ ሊመለክና ሊገዙለት የሚገባ አለ የሚል አጋሪ ካለ ከእንዲህ አይነቶቹ አጋሪዎችና ጣዖታውያን አንተ ዘወር በል፣ እነሱ ላይ የሚደርሰው አደጋ እንዳያጣልፍህ ተነገርካቸው በኋላ ትታቸው ዘወር በል፣ እኔ የማረገውን አረጋለሁኝ ማለት ነው። ወለው ሻ አላሁ ማ አሽረኩ፣ እነዚህ ደግሞ በጌታ የሚያጋሩ ጣዖታውያን አላህ እንዳያጋሩ ቢፈልግ ኑሮ በግድ ማለት ነው ሊያጋሩ ባልቻሉ ነበረ። ያው ምርጫ ስለሰጣቸው የፈለገ ይመን የፈለገ ይካጅ፣ ጠቃሚው ይህ ነው ጎጁ ይህ ነው ብሎ ነገሩን ታስረዳቸው በኋላ ራሳቸው አመዛዝ ነው ይበጀናል ያሉትን እንዲከተሉ እድሉን ሰጥቻቸው ነው እንጂ ለዚህ የበቁት፣ አለበለዚያ ብትወዱም ብትጠሉም እኔ በዚህ መንገድ ብቻ ነው እንዲሰዱ የምፈልገው ብዬ ባስገድድ ኑሮ በባስገድድ ደረጃ አይለውና አሸንፈው ወደ ሽርክ ሊሄዱ አይችሉም ነበረ ማለት ነው። እና አላህ ታዲያ ይህን ነገር የማይወድ ከሆነ ለምን እነሱን ወደዚህ እንዳይሄዱ አያግዳቸውም ነበረ? አላህ ድክመት አለበት አቅቶት ነው እንዳይመስላችሁ አስገድጄ በዚህኛው መስመር ብቻ እንዲሄዱ ብፈልግ ኑሮ አሰዳቸው ነበረ። ግን እኔ እምነት የሚባለውን ነገር በፍቃድ እንጂ ማንኛውም ሰው በተጽኖ ወይም ተገዶ እንዲያምን ባለመፈለጌ ነው የተውኳቸው ማለት ነው። ወማ ጃአልናከ ዐለይሂም ሐፊዛ፣ ለማንኛውም በእነሱ ላይ አንተ ተቆጣጣሪ አላደረግንህም። እውነቱን ነጋሪና አስተማሪ አስጠንቃቂ አድርገን ነው እንጂ የላክንህ። ሰዎች ቢወዱም ቢጠሉም በዚህ መስመር ብቻ ነው መሄድ ያለባቸውና አስገድደህ በዚህ ንዳቸው ብለን አላክንህም። እንኳን አንተ እኔ ራሴ ማስገድድ ባለመፈለጌ ነው ሙሽሪኮችና ሙወሒዶች ሊሆኑ የቻሉት ማለት ነው። ወማ አንተ አለይህም ቢወኪል፣ እና አንተ በእነሱ ላይ አስገዳጅ ተጠሪ አለመሆንህን አውቀህ መልእክትህን ብቻ ከነገርክና የበኩልህን ተመከርክ ታስተማርክ ከዛ በኋላ በሚመጣው ነገር እነሱ ናቸው ተጠያቂዎቹ እንጂ አንተ እንዳልሆን ካውቀህ አትጨነቅ ማለት ነው። ወላ ተሱቡ ለዚነ የድዑነ ሚን ዱንላህ ፈየሱቡ ላህ ዐድዋን ቢገይሪ ዕልሚን ከዛሊከ ዘየና ሊኩል ኡመትን ዐመለሁም ሡመ ኢላ ረቢሂም መርጅዑሁም ፈዩነቢኡሁም ቢማ ካኑ ያዕመሉን ወአቅሰሙ ቢላህ ጀህደ አይማንህም لئن جاءتهم آية ليؤمنن بها قل إنما الآيات عند الله وما يشغلكم عنها إذا جاءت لا يؤمنون ونقلب أفئدتهم أبصارهم كما لم يؤمنوا به أول مرة ونذرهم في طغيانهم يعمهون ولا تسبوا الذين يدعون من دون الله كالله للا يميجزوا اتشونا يميعملكوا اتشو يهونس النظروش انان سمسلم واتشو اتسجبونا اتسلفوا فيسبوا الله عدوا بغير علمين انسوا بكم بكال سنساستو اندقنا ينان تنجيتا اللهن يالا اقباب ليسدبوا يشلالونا ሰድባችሁ እንዳታሰድቡኝ እኔ ለማክበር ሲባል የነሱን ህገወጥ ታዋቶችም መስደብ የለባችሁም ይላል። ካፊር እንግዲህ በዛ ባመነበት ነገር ነው እንደጌታ አድርጎ ነውና የሚወስደው። አንተ የምትገዛው እኮ አምላክ ምንም የማይሰማ የማይለማ ዋጋ ቢስ ነው ብለህ የዘለክና የነቀፍክበት እንደሆነ ይናደድና ያንተስ አላህ ምን ያደርጋል ብሎ ባጠፋውን የሊሰድብ ይችላል ማለት ነው ባለማወቁ። ያውቅ ኑሮ አላህን ከሌላ ነገር ጋር አወዳድሮ እንደገና ለሌላ ነገር አጠፋ አላህን መስደብ አልነበረበትም። ግን ያውቅምና ባለማወቁ በሱ አስተሳሰብ ያ ጌታ የሚባለው ነገር ስለተነካበት እናንተን ደግሞ በንግድ የተነሳስቶ የእናንተን ጌታ እንዳይሰድብ ባጠፋው የነሱን ጣዖቶች በስልት ነው እንጂ መጠቀምና ማስተማር ስህተት መሆኑን ማስረዳት ማሳወቅ ያለባችሁ በቀጥታ አትስደቡና አትዝለፉባቸው ነው የሚለው። كذلك زينا لكل امه عملهم ان لهزبوت كله سراچون بذي ملك نو اسامرننا اشبرقن ياساينااچو يلا انغري سويچ يامنوبتن نجر دنجام هنا انثت عفرم هنا ماننياونم نجر عند غزي امنت كاسالف كاسرفبت كذا نجر يتشاله يالو ايمثلو بذا نجر بتام انغري يوسدالنا يماركال معناتنا اذا غزي يانن يامنبتن نجر يمينقفنا يميسدب يميزلف نجر كمتا እሱም እንደገና ለዛ ባለው ታማኝነት ተነስቶ የዛን የተቃዋሚውን እምነት ደግሞ መልሶ ይሰድባል ማለት ነው። እንዲህ አይነት እንግዲህ ሰዎች ስሜት ተቀርጾባቸዋል በውሸትም ሆነ በእውነት አመንበት ያሉትን ነገር ሲነኩባቸው ከዛ የበለጠ ኸይርና የተከበረ ነገር ያለ ስለማይመስላቸው እንደገና ደግሞ እነሱም ባጠፋው ያን ትክክለኛውን ጌታ ሊሰድቡ ይነሳሳሉ ማለት ነው። ይህ በመሆኑ እናንተ የነሱን እንደ ጣዖቶች አላግባብ በመስደብ እኔን እንዳታሰድቡኝ። እንግዲህ ጣዖቶች እንዲሰደቡ ይፈልግ ነበር ግን የአላህን መስደብ የሚያከተል እስከሆነ ድረስ በሌላ ዘዴ ተጠቀሙ እንጂ ቀጥታ ደረቅ ስድብና ዘለፋ ውስጥ እንዳትገቡ ማለት ነው። ثم الى ربهم مرجعهم በዚሁ በዱንያው እንግዲህ የውሸቱም የእውነቱም እምነት ከኔ የተሻለ የለም እያለ ሲፎከስ ከቆየና የራሱን ሲያመጉስ ያውን ሲያቋቁ ተከረመ በኋላ በመጨረሻ ሁላቸውም የሚመለሱት ወደ ጌታቸው ነው መልቂያማ። ፈዩነብዱሁም ቢማ ካኑ ያመሉን መልቂያማ ደርሶ ወደሱ በሚቀርቡበት ጊዜ በዱንያ ያሉ ሲሰሩ የነበረውን ሁሉ በዝርዝር ይነግራቸውና ስተተኛውንም ስተቱን ትክክለኛውንም ትክክለኝነቱን መስክሮ ካረጋገጠለት በኋላ በመጨረሻም ዋጋውንና ወረታውን ይሰጠዋል። እስከዛው ድረስ ግን ውሸቱም እውነቱም ስለማይለይ አንተ የኔ ጌታ ነው ትክክለኛው ስል እሱም በበኩሉ ያንን ውሸቱን የኔ ትክክለኛው ስለሚል ባፍም ይሸነፍ የለምና ስለዚህ እነሱ የሚያመልኳቸውን ነገሮች በመስደብ እንደገና እኔን ባሻጋሪ እንዳታሰድቡኝ ተጠንቀቁ በማለት ሙእሚኖቹን ይመክራል ማለት ነው። ይሄ የመጣበት ምክንያቱ በዚህ በመካ ከተማ ይገኙ የነበሩት ሙሽሪኮች ነቢያችን አለይሂ ሰላቱ ወሰለም ስለ ጣዖቶች ሲያወሱና አላስፈላጊነታቸውን ሲገልጹ እየተናደዱ መጡና አጎታቸው አቡ ጧሊብ ዘንዳ አቡ ጧሊብ የኔ ወንድም ልጅ ታሳርፍልን እንደው አሳር አለበለዚያ የኛን ጣዖቶች እየዘለፈና እየነቀፈ ትግስታችን ተሟጧልና ካሁን በኋላ የሱን ጌታ አላህንም እንሳደባለን በማለት አስጠነቀቁ ይባላል። ይህ ጊዜ አላህ Subhanahu Wa Ta'ala ይሄንን እንግዲህ ዛቻቸውን ከመፈጸማቸው በፊት እናንተ ጣዖቶችን ከፍ ዝቅ አርጋችሁ ከመዝለፍና ከማዋረድ ተቆጠቡ እኔ ላለማስተጀብ ስትሉ በማለት መከራቸው ማለት ነው። እና ይሄ የሚያስተምረን ምንድነው እንግዲህ ዳዕዋ በመናረግበት ጊዜ ስልታዊ መሆን እንደሚያስፈልግ ነው ማለት ነው። እርግጥ ከአላህ ሌላ ያለ የሚመለክ ነገር ሁሉ ዋጋ ቢስ መሆኑ የታወቀ የተረጋገጠ ጉዳይ ነው። በተቻለ መንገድ ሁሉ ከአላህ ሌላ ያለው ነገር እንደማይጠቅምና እንደማይፈይድ መግለጥና ማስረዳት ተፈላጊ ሲሆን ግን እንዱ ዝም ብሎ በእንድርድር በግብታዊነት የሌላዎችን ሌና በሚያቆስልና ደም በሚያፈላ አነጋገር ጥምብርኩሱን አውጥቶ የሰውን እምነት ማዋረድ አግባብ አይደለም። ለምን አንተ የምትወደውንና የምታከብረውን ትክክለኛ ጌታ እሱ ደግሞ እንደገና በዛ ቂም ተነሳስቶ ይሰድብሃልና የግዚያ አላህ እንዲን አስተምራለሁ አላህን አስከብራለሁ ስትል በተቃራኒው እንደገና አላህን ማስተደብና ማዋረድ የሚያስከትል ከሆነ አሰራረ ተገራቢጦሽ ሆነ ማለት ነው። ይሄ እንዳይሆን እንግዲህ ከአላህ ሌላ ያለ ነገር ቢያመልኩም ውሸትና ከንቱ መሆኑ ቢታወቅም በሚገባቸው መልኩ በለዘብተኛና በተዘዋሪ በስልታዊ አቀራረብ ንገራቸውና አስረዳቸው እንጂ በደረቅ ስድያብ ዝም ብለ መወረፉ አስፈላጊ አይደለም ነው የሚለን ማለት ነው። ወአቅሰሙ ቢላሂ ጀሃደ አይማኒሂም ጠንካራ የሆነ ቃለ መሐላቸውን ይፈጽማሉ። ለኢን ጃአቱም አየቱን ከአላህ የሆነ ተጨባጭ ማስረጃ ከመጣላቸው ለዩእሚኑነ ቢሃ በዛይ በመጣቸው መረጃ ሊያምኑባት ቃል በመግባት ደጋግመውና አጠንክረው ይምላሉ ይላል። ወል ኢነማል አያቱ ኢንደላህ እናንተ እንዲመጣላችሁ የምትጠብቋቸው መረጃዎች ወይም ተአምሮች በአላህ ዘንድ ናቸው። ይፈልግ እሱ ያመጣል ባይፈልግ ደግሞ ይተዋል እንጂ እምነት ከዛ ከተአምሩ ወይም ከሙክተራቱ ጋራ የተዛመደ አይደለም ባላቸው ማን ወማ ይሽሩኩም አንሃ ኢዳጃት ላይኡሚኑን እናንተ አማኞች ደግሞ በማያገባችሁ ገብታችሁ እነዚያ የጠየቋቸውና እንዲመጡ የፈለጓቸው ተአምር ነገሮች ቢመጡላቸው ኑሮ የሚያምኑ ወይም የማያምኑ መሆናቸውን ምን አሳወቃችሁ ይላል። ይህንን እንግዲህ ያለበት ምክንያቱ ሙሽሪኮቹ እየመጡ እስቲ እንግዲህ አንተ የአላህ ነብይ ከሆንክ እንደ ሙሳ በትር እባብ ይሆንልህ፣ እንደ ነብዩላህ ሳሊህ ተጋራ ተቆጢ መካከል ግመል ይውጣልህ፣ እንደ ነብዩላህ ኢሳ ከሰማይ ማዲ ይውረድልህ እያሉ ይወተውት ነበር። ሌላም ሌላም እና እነዚህ ነገሮች እንግዲህ ታስፈጸምክ እኛ እናምንልሃለን ወላሂ በማለት ቃለ መሐላ ይፈጽሙ ነበር ማለት ነው። የእግዚአብሔር ሷሃቦች ይህን ሲሰሙ እርሶ ያላህ ነብይ ነዎት፣ አላህ ደግሞ የጠየቁትን ነገር ሁሉ እሺ ይለዎታል። አሁን የጠየቁትን ነገር ከጌታው ጠይቀውና ለምነው ለምን አያስፈጽሙምና አያሳምኗቸውም እያሉ ካላቸው እንግዲህ ጉጉት ይወተውቱ ነበረ ነብዩን ደግሞ በተጨማሪ ማለት ነው። የእግዚአብሔር አላህ ምን አለ? እነሱ የሚጠይቋቸው ነገሮች ምልክቶቹ ቢመጡና ቢፈጸሙ እናምናለን እያሉ ቃለ መሐላቸውን ይደርድሩ እንጂ አላህ ግን እንደማያምኑ ያቃል ነው የሚለው። አውቀው ሊያደርቁና ኋላ በሚመጣ ጊዜ ሲሄረ ነው ብለው እንደገና ዙረው ለማክሰርና ለማሳፈር የሚያደርጉት ሙከራ እንጂ ከልባቸው ለማመን ፈልገው አይደለም። ሙእሚኖቹ ግን ይሄ የጠየቁት ነገር ቢደረግላቸው ያምኑ ይሆናል በሚል ጉጉት ለምን አንቱ አታስፈጽሙላቸውም እያሉ ነብዩን ይወተውቱ ስለነበረ እናንተ ደግሞ በማታውቁትና በማያገባችሁ ነገር እነዚህ የጠየቋቸው ሙዕጂዛዎች ወይም ተአምሮች ቢመጡና ቢፈጸሙ እነዚህ ሰዎች የማያምኑ ወይም የሚያምኑ መሆናቸውን ምን አሳወቃችሁና ነው እናንተ የምትጎተጉት ነብዩን በተጨማሪ አርፋችሁ ተቀመጡ አላቸው ማለት ነው። መጀመሪያም ሙዕጂዛ ጋር የተያያዘ አይደለም። አንድ ሰው ቅን ከሆነ በቀጥታ በነብዩ ንግግር ብቻ ሊያምን ይችላል። ግን ያ ያላሳመነው ሰው የፈለገውን ሙዕጂዛ ቢደረድሩለት ያው ሲህረ ነው እያለ ስምና ትርጉም እየሰጠ ይሄዳል እንጂ ሙዕጂዛ ስለመጣ አያምንም። እናንተ ታዲያ ሙዕጂዛው በመጣ ቁጥር ያምናሉ የተባላችሁ ይመስል ምን አታውቋችሁ ነው እናንተ ደግሞ የጥላት ተባባሪ ሆናችሁ ለምን አታደርጉላቸውም እያላችሁ የምትወተውቱት አላቸው ማለት ነው። ወኑቀሊቡ አፊደተሁም ወአብሳረሁም ልቦቻቸውንና አይኖቻቸውን እንገለብጥባቸዋለን ከማለም ዩእሚኑ ቢሂ አወለ መራ መጀመሪያ ጊዜ እንዳላመኑ ሁሉ ይላል። መጀመሪያ እኔ የአላህ መልእክተኛ ነኝ የላከኝም በዚህ መስመር ነው ከአላህ በስተቀር ምንንም ማንንም አትገዙና አታምልኩ ብሎ ጌታዬ ልኮኛልና ይሄንን እወቁ ብለው ሲነግሯቸው ቅንነት ቢኖራቸው ኑሮ ይሄ የነብዩ አመጣጥና አቀራረብ እንዲሁም ደግሞ የተልኮው ግልጽነት ያሳምናቸው ነበረ ማለት ነው። የዛ ጊዜ ግን አናምንም ብለው አቋም ያዙ። የዛ ጊዜ አናምንም ብለው እንግዲህ አቋም እንደያዙ ሁሉ ሙዕጂዛ አምጣልን አሉ። ሙዕጂዛ ከመጣ በኋላ ግን እናምናለን ቢሉም እንኳ መጀመሪያ በባዶ ገለጣ ያላመኑት ሰዎች ሙዕጂዛውንም ካዩ በኋላ እንደገና ወደ እምነት እንዳይመለሱ ልባቸው ተገልብጧል፣ አይናቸውም ተጭበርብሮባቸዋል ማለት ነው። አላህ ሂዳያ ቢሻላቸው ኑሮ መጀመሪያውንም በቀላሉ ነቢይ የሆነ ሰው ገና ባነጋገሩና ባቀራረቡ ያስታውቃል። እና የዛ ጊዜ ቅን የሆኑ ሰዎች ያምናሉ በቀላሉ ሙዕጂዛ ሳያዩ ማለት ነው። እነዚህ ግን የለም እንዲህ አይነት ነገር ካላመጣ በስተቀር የሚሉ ሰዎች መጀመሪያ ያላመኑትን ሙዕጂዛ ከመጣን በኋላ ያ ሙዕጂዛውን ሲህር ነው ይሉታል እንጂ እነማን አይሉም። ይሄ ምንድነው? መጀመሪያ አላህ ሲጣመሙ ያያቸው ሙዕጂዛውንም ካዩ በኋላ በዛው በጠማማ መንገዳቸው እንዲገፉ ስለሚያደርጋቸው ነው ማለት ነው። ወነዘሩም ፊጥያንህም ያመሁን እና በዛ በስስታቸውና በጥሜታቸው ውስጥ የሚንቦጀቦጁ ወይም የሚዋልሉ ሆነው እንተዋቸዋለን እንጂ ሙዕጂዛ በመምጣቱ ሰበብ ያመነ ሰው ብዙ የለም። ታዲያ ይሄ የታወቀ እናንተ ደግሞ ሙዕጂዛውን ለምን አታመጣላችሁም እያላችሁ ለምን ተወተውታላችሁ? ወትሮውንም ሙዕጂዛ አልገደደም፣ ብዙ ተአምሮች ተከስተው ነበረ። እነዛን የመጡትን የተለያየ ስምና ትርጉም እየሰጡ እያያቸዋቸው እንደገና ዝም ብለው ለማድረቅና ለማብሸቅ የሚደረድሩትን ነገር ሁሉ ካልፈጸምክ በስተቀር ማለት አግባብ አይደለም። መጀመሪያ በቃሉ ሲነግራቸው እንዳልሰሙ ሁሉ ሙዕጂዛውንም ካሳያቸው በኋላ እንዳይሰሙና እንዳይረዱ አይኖቻቸውንና ልቦቻቸውን ገልብጨባቸዋለሁና ይህ በመምጣቱ ለውጥ እንደማያመጡ አውቄ ነው እኔ ሙዕጂዛውን ያስቀረሁባቸው ነው የሚለው። ولو أننا نزلنا إليهم الملائكة وكلمهم الموتى وحشرنا عليهم كل شيء قبلا ما كانوا يؤمنوا إلا أن يشاء الله ولكن أكثرهم يجهلون وكذلك جعلنا لكل نبي عدوا شياطين الإنس والجن يوحي بعضهم إلى بعض زخرف القول غرورا ولو شاء ربك ما فعلوه فذرهم وما يفترون ولتصغى إليه أفئدة الذين لا يؤمنون بالآخرة وليرضوه وليقترفوا ما هم مقترفون ولو أننا نزلنا إليهم الملائكة إنيا النسو بطيقت مسارت ملائكوش شن بجهاد ودى النسو اندي وردو بالنادر جنورو إلا انجري لمن الله سبحانه وتعالى ولن يعملك سلملاك كفلقه كسوش متأكل سايهون ከቅዱሳንና ከንጹሃን መላእክቶች መካከል መሪና አስተማሪ ለምን አይመርጥና አይመድብልንም ይሉ ነበር። እነሱ እንደሚሉት መላእክቶችን በጀሃድ ወርደው እንዲያስተምሩ ብናደርግ ኑሮ ወከለመሁሙል መውታ። አንዳንድ ጊዜ ደግሞ አንተ የምትለው እነት ከሆነ ሰው ከመውታ በኋላ የሚነሳ ከሆነ አባቶቻችንና አያቶቻችን ተነስተው ይሄ ነብይ ነኝ ብሎ የመጣው ሰው የእነቱ ነው ትክክለኛ ነው ተቀበሉትና ተከተሉት ብለው ለምን መግለጫ አይሰጡልህም? ያንተ ጌታ አላኩል ሸይን ቀድር ነው ብለሃልና ይሄን ለማድረግ ይችላል ባሉት መሰረት ሙታኖቹን አንስተን መግለጫ እንዲሰጡና እንዲያናግሯቸው ብናደርግ ኑሮ ይላል። ወሐሸርና አለይን ኩለ ሸይን ቁቡላ ከዚህም ሌላ እነሱ የተጠቀሱትንም ያልተጠቀሱትንም ማትረጃ በእያቅጣጫው ተባስበን ብንደረድርላቸውና ብናቀርብላቸው ኑሮ ማካኑ ዩሚኑ እንደማያምኑ ነው ይላል አላህ ሱብሃነሁ ወተዓላ። እንግዲህ እንኳን እነሱ አንድ ሁለት ብለው የሚቆጥሩትንና የሚጠቁሙትን ቀርቶ እነሱ የጠየቁትን ጨምሮ ሌላ እልቁ መሳፍርት የሌለው ብዙ ማስረጃዎችን በዙሪያ ገቡ እንደረድርላቸው አላህ ሱብሃነሁ ወተዓላ ፍቃዱ ሆኖ ልባቸውን ካላዞራቸው በስተቀር ምንም ሊያምኑ አይችሉም በሙዕጂዛ ብዛት ማለት ኢላ ኢንሻአላህ አላህ ፍቃዱ ካልሆነ በስተቀር። እሱ ደግሞ እመኑ ካለ ሙዕጂዛም ሳይመጣ ዝም ብሎ ሊያሳምናቸው ይችላል። እሱ ደግሞ የማመን እድል ካልሰጣቸው የፈለገው ዓለምን የሞላ ሙዕጂዛ ሊደረደርም ሊያምኑ እንደማይችሉ ነው ይላል። ወላኪና አክሰረሁም የጀሃሉን ግን አብዛኛዎቹ ሰዎች ይህንን የእምነትንና የሂዳያ ምስጢር በአላህ እጅ መሆኑን እየሳቱ ሙዕጂዛ በመብዛት ሰው ያምን እየመሰላቸው እንዲህ ቢደረግልን ኑሮ እናምን ነበር፣ ሌሎችም ደግሞ የጠየቁት ነገር ቢሟላላቸው ይቀበሉ ይሆን ነበር እያሉ በከንቱ ዝም ብለው በማያውቁት ነገር ይዘባርቃሉ እንጂ ነገሩ ሙዕጂዛ በመምጣት ባለመምጣት ሳይሆን እኔ ሂዳያ በመስጠትና ባለመስጠት ብቻ ነው የሚወሰነው ነው የሚለው። وكذلك جعلنا لكل نبي عدوا شياطين الانس والجن ለአንተ በጊዜ ያሉትን ኩፋሮችና ሙሽሪኮች አንደኛ ተቃዋሚዎችና ጥላቶች እንዳደረግን ሁሉ ለሁሉም ነብያቶች በየጊዜያቸውና በየሀገራቸው የሰዎችንና የጅኖችን ሸይጣኖች ተቃራኒ እና ተቃዋሚ አድርጌባቸው ነበር ይላል። የነብዩን ለማጽናናትና ለማሳበር ብሎ ነው። እንግዲህ ነብያችን አለይሂ ሰላቱ ወሰለም በወቅቱ የነበሩት ተቃዋሚዎቻቸው በጣም ያበሽቋቸውና ትግስታቸውን ያስማጥጧቸው ነበር እና በሰው ያልደረሰ ነገር ደርሶብኛል ብለው ተስፋ እንዳይቆርጡ ካንተ በፊትም የነበሩት ነብያቶች እንደዚሁ የሰውና የጅን ሸይጣኖች ጠንካራ የሆኑ ተቃዋሚዎች ተሰልጠውባቸው ነበር ያን ሁሉ በጣሰውና አይለው ነው ለዲል የበቁትና በርታ ማለት ነው። እና የሰው ብቻ ሳይሆን የጅን ሸይጣኖች እንደነበሩባቸው ተቃዋሚዎች ማለት ነው። ዩሂ ባዱሁም ኢላ ባዲን ዝኽሩፈ አልቀውሊ ጉሩራ። እነዚህ የጅንና የሰው ሰይጣኖች የነበሩ ተቃዋሚዎች ከፊሉ ወደ ከፊሉ ማተላያ የሆነውን የተንቆጠቆጠ ወይም የሸበረቀ ቃል ይለዋወጡ ነበረ ይላል። ዝኽሩፈ አልቀውሊ ማለት እንግዲህ የቅብ እንደሆነ ነገር ማለት ነው። አንዳንድ ጊዜ ሰዎች ለማታለል ሲፈልጉ ብረቱን ወይም መዳቡን በየጥ መልክ ይሰሩትና ከላይ ወርቃማ ነገር ያፈሱበታል እና ለማያውቅ ሰው ወርቅ ነው ብለው ይሸጡለታል ማለት ነው። አሁንም እነዚህ የሰውና የጅን ሸይጣኖች ባጢላቸውን ኩፍሩን ሽርኩን ኒፋቁን እንደ ስልጣኔና ወይም እንደ ትክክለኛ ሃይማኖት አድርገው ለማያውቁ ሰዎች ለማወናበድ በደንብ ኩለውና አሳምረው አስተካክለው ያቀርቡታል። የዛ ጊዜ ሰዎች ሀቅ እየመሰላቸው ያን እንዲቀበሉትና እንዲከተሉት ያደርጋሉ ማለት ነው። ይህን ሁሉ የሚያደርጉት ግን ጉሩረን ሰዎችን ለማታለል እንጂ እነሱ የያዙት ነገር ውሸት እንደሆነ ያውቃሉ ነው የሚለው። እና ነቢዮች እንግዲህ እውነትን ተውሂድን እናስተምራለን እያሉ ሲጨረጨሩ እነሱ ደግሞ እነዛ ከሚነግሯቸው ይልቁንስ ይኸው እኛ እንዲህ እንዲህ አይነት መመሪያ አለን እያሉ በአፈጮሌነት የሚቀምሯቸው ቃላቶችና የሚደረድሯቸው ምሳሌዎች ማራኪ ይሆናሉ ለጊዜው ውስጡን ላላወቀ ሰው ማለት ነው። ወለው ሻአ ረቡከ ማ ፈዐሉ። ጌታ ይህንንም እንዲያደርጉ ባይሻ ኑሮ ግን ሊያደርጉት ባልቻሉ ነበረ። ያው ለፊትና ፈርዶባቸው ተሳስተው እንዳሳስቱ ትቷቸዋል እንጂ አለበለዚያ ይህን እንዲያደርጉ ቢያግዳቸውና ቢቋቋማቸው ኑሮ መከልከል ይችል ነበር ማለት ነው። ፈዘርሁም ወማ የፍተሩን። እና አንተም ይህንን የሚያደርጉትን ሰዎች እያየህ ዝም በላቸው ቅጥፈታቸው ጋራ። በመጨረሻ ያው በቅጥፈታቸው የሚዋረዱትና የሚወርቁ